ሰገንታ ራዲዮ ዲኒ ኬንያ ለቲ በአጋጣሚ በቤት ውስጥ የነበሩ ሰዎች ሁሉ ፎቅ ላይ ሲሆኑ ኸሊፋ ዑስማን ረዲየላሁ አንሁ ብቻቸውን ምድር ቤት ውስጥ ተቀምጠው ቁርአን ይቀሩ ነበር። በዚያ ቅጽበት በአካባቢያቸው አድብተው ይጠብቋቸው ከነበሩ ጠላቶቻቸው ውስጥ አንዱ መሐመድ ኢብኑ አቡበከር አስቀያሚ የሆነ ተግባር ፈጸመ። የዑስማንን ጺም ይዞ በኃይል ጎትተው ጀመር። በዚህ ጊዜ ኸሊፋው ወአልጂ አባተ በህይወት ቢኖር ኖሮ እንዲህ ባላደረክ ነበር አሉት። እርሱም ይሄንን ነገር እንደሰማ በንግግራቸው በጣም ስሜቱ ስለተነካ አከባቢውን ጥሎ ጠፋ። ከገዳዮቹ አንዱ ኃይለኛ በሆነ የብረት ዱላ ግንባራቸውን ተረተረው። በዚህ ጊዜ በአላህ ስም መመካቴን የማደርገው በአላህ ነው በማለት መሬት ላይ ተዘረሩ። ሁለተኛውን ዱላ ደግሞ የሰነዘረው ሰውዳን ቢን ሐምራን ሲሆን በዚህ ምትደማቸው ከግንባራቸው ይረጭ ጀመር። አምር ቢን ሐማቅ የተባለው ጨካኝ ግብጻዊ ቤድዊን ወይም ዘላን ከተንጋለለው የኸሊፋው ሰውነት ላይ ወጥቶ በጦሩ ሰውነታቸው ወጋው። ሌላው ግፈኛ በሰይፍ ሊቆራረጣቸው ሲሰነዝር ባለቤታቸው ኔላ በእጃቸው ስላገዱት ሶስት ጣቶቻቸው ተቆርጠው ወደቁ። በዚህ መሃል ብዙ የተሰቃዩት ክብሩ ሩህሩህና ለስላሳ ጸባይ የነበራቸው ኸሊፋ ህይወታቸው ለህልፈት በቃ። ዑስማን ኢብኑ አፋን رضي الله عنهم السلام عليكم ورحمه الله وبركاته በእለተ ማክሰኞ የዲናችን ሬዲዮ ፕሮግራሞች እንደተለመደው የተለያዩ መሰናዶችን አዘጋጅተናል። የመጀመሪያው ከትክክለኛ እስላማዊ ታሪኮች በሚለው ስር በሼህ መሐመድ ዘይን ዘህረዲን የሚቀርብልን ተከታታይ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ህይወት የሚዳስሰው ቆይታ የመጀመሪያው ነው። ዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ ምናሉ በእስላም ውስጥ የምፈራው ጃሂልያን የማያቅ ሰው የተፈጠረ ጊዜ ነው ይላሉ። ድንቁርና ለሰው ዘሮች ምን ያህል ጸር እንደነበረ መጥፎ ሁኔታ እንደነበረ ያልተረዳ ሰው ሲመጣ እስላም ምን ለውጥ አመጣ? እስላምን መቀበል አለ መቀበል ምን ልዩነት አለው ይልና ያን ቀን ነው የከሳራው ከሳራ ይላሉ። ሐላዋ በተሰኘ ቆይታችን ደግሞ በተለያዩ እስላማዊ ርዕሰ ጉዳዮች ላይ አጠር ያለ ቆይታ የምናደርግበት ነው። ለዛሬ አላህ ሱብሃነሁ ወተዓላ ያግዘን የሱን እገዛ ሁላችንም እንፈልጋለን። አሁን ያለንበት ዘመን ደግሞ ያለሱ እገዛ ምንም አይነት ነገር ማድረግ የማንችል ብቻ ሳይሆን በጣም ፈሳድ የተስፋፋበት ዝሙት የአራዳዎች መገለጫ ተደርጎ የሚታይበት መስረቅ ማምታታት የብልጠት መገለጫ ተደርጎ የሚተዋልበት ዘመን ላይ ነው ያለነው። አሁን ወደ አላህ መመለስ ያስፈልጋል። ዘመንን ወቅቱን እንወቅታለን። ወቅቱ የአላህ ነው። ምንም ያጠፋው ጥፋት የለንም። በዚህ ዘመን ያለነው ሰዎች ግን ቁርአንን እንደመመሪያ አልያዝንም። ነቢያችንን አለይሂ ሰላቱ ወሰላም እንደ አርአያ አልተከተልናቸው። እኛ ጀነትን መናፈቅ አልቻልንም። ጀሀነምንም መፍራት አልቻልንም። ወቅቱን እንወቅታለን። ወቅቱ የአላህ ነው። ምንም ያጠፋው ጥፋት የለንም። በመጨረሻም በቆይታችን እስልምና ህይወታችን የሚል አጠር ያለ ቆይታ ይኖረናል። ابي وامي يا رسول الله فداك روحي وقمي يا حبيب الله. بسم الله الرحمن الرحيم، الحمد لله رب العالمين، والصلاة والسلام على خير خلقه محمد وآله وصحبه وسلم أجمعين. أما بعد، وجدنا تشين فيديو برنامج تكتاتايوتش كتككلنيا إسلاماوي تاريخ يميلو تنهر تاتشين زاري ميكبلال ناچاگچین دانت یاله ولن تناو یتفال یا الله ودا جاستاراگی یزرت نبیت نافاگی زاری من ملکتو کنبیو علیه الصلاة والسلام مولد بفیت علم بپولیتیکا بایکونومی بمهبراوينا بأمنة مني مثل اندى نبرا يمنى عبة رأسنا منا يوزار إن شاء الله يتاري الصحفي هوتش اندى ميسمع موت يسوزر باتك علي بتلي يعربو بتامع كفي بهون جنكورنانا كألا ما وست بعنباق النلوش قفنا مكرا وست خلطو حيالان منغسات بمسراق وكبابي فارسوش بمعراب وكبابي روماويان يانجلاتوت ينبرا مهبرا سب من دنبرا بقل ينبرالو ينبرال تقلل بعلمالكو نبي عليه الصلاة والسلام فيما رواه مسلم إن الله نظر إلى سكان العالم الله سبحانه وتعالى يعلم الهزب تملكتنا فما كاتهم عربهم وعجمهم جميعا ሁላቸውንም ጥቂት የመጣፍ ባለቤቶች ሲቀሩ አረቡንም አረብ ያልሆነው ማህበረሰብ በጣም ጠላቸው አሉ ነብዩ አለይሂ ሰላቱ ወሰለም። ጥቂት የመጣፍ ባለቤቶች የተባሉት የነብያቶቻቸውን አስተምሮትና ፈለግ ተከትለው የነበሩ ያይሁዳና የነሳራ አንዳንድ ጠንካራነት የነበራቸው ሰዎች ስለነበሩ ነው። ዓለም በእንዲህ ያለ በዘቀጠ ህይወት ላይ ይያለ በተለይ አረቡ ዓለም الله سبحانه وتعالى ነብዩ عليه الصلاة والسلام ላካቸው ለማለት ነው። ስለዚህ ወደ ነብዩ عليه الصلاة والسلام መላክ ከመሄድ በፊት عمر بن الخطاب رضي الله تعالى عنه ምን አሉ? በእስላም ውስጥ የምፈራው ጃሂልያን የማያቅ ሰው የተፈጠረ ጊዜ ነው ይላል። إذا نشأ في الإسلام من لا يعرف الجاهلية جنقرنا لسوزروش من يحال كارن لنبرا كفو تكبر مكفوهني تان لنبرا يحال ترداسو سيمتا إسلام من لو تعمدتا مسلم على مسلم إسلام المكامل على مكامل من لي ينتا لو يلنا يعنك أنه يكسارا وكسارا يلالو انت يا مدر الفهاي يا لبران يا الرماس توتا بزنتو يا جران يا نبي يا تورا يا سهل جوج فارتو كاتو التفاتر انتوني اميوان سلزيش بتلي عرب عالم ببوليتيكا بايكونومي بمهبراوينا بهايمانوت مني مثل اندن برا علف علف فلومايت يتكمل የአረቡ ዓለም የጂኦግራፊ አቀማመጥ ሲታይ እንደ ደሴት ይመስላል። ደሴት አይደለም፣ ደሴት ማለት በውሃ የተከበቡ የብስ መሬት ማለት ነው። ይሄ ግን ዙሪያውን አልተከበበም፣ ግን አብዛኛው በባህር የተከበበ በመሆኑ ሽብሃል ጀዚራ ይሉታል። ለምሳሌ በምዕራቡ በኩል ቀይ ባህር አለ፣ በስተደቡብ በኩል ህንድ ውቅያኖስ አለ። እንደዚሁ ደግሞ ከዚህ ከአረቡ ጋር የተያያዘ ደግሞ ኸሊጅ አለ፣ የአረቡ ባህር። እነዚህን ባህሮች መክበው ያየ ሰው ሽብሃል ጀዚራ ይለዋል። እርግጥ ሙሉውን ዙሪያውን ባህር አይደለም ያለው። በተለይ ከአረቡ ዓለም ውስጥ በታሪክ ውስጥ በስፋት የሚነገረው የመን ነው። የመንን ተባቢዓዎቹና ፈሳፊናዎች መናዚራዎች የሚባሉ በጣም የታወቁና ግሪ ሰደዱ ሶስት በጣም ታዋቂ ብሔሮች ተከፋፍለው ነበር የሚያስተዳድሩት። حميروك بني حميروكين تبابع عوج النت بعوج مالتنا كحيرة كبحرين كبابيع عنستوس كإيراق درسي اللون أقال دقمو بني المنازرة مبالو سوج سمينونا كبابي دمو غساسي ناوش نبرن يستردو قل ما هكال مكاننا مدينة يالوبة كبابي لايقن بزوم من ديهالو عن بعد النوش متو بزوم አልተቆጣ አጥባቸውና አልደለፉበትም እንኳን ሌላው ቀርቶ አይደለም ሆን ብሎ ተዘጋጅቶ ይሄንን አካባቢ ያበላሽ ሄዶ የነበረውን የሐበሻውን እንኳን ከሃዲ አብርሃም እንዴት አላህ አሳፍሮ እንደነገረ እንደመለሰው ሱረቱል ፊል ላይ በሰፊው እናያለን። የእሳት አምላክ ፋሪሾችም يتنم يحل قلبت بنورات شو ودزيها كرابيس يعصبو لفسفسار قولوا الله من اللسات شو رماويان بيهونو يهننا كرابي ترغو للبث يميش للبث عالقات أمين الله عالفتر الله شو أنت يا مدر صحايا لبران يا الرمان ستوتا بزنتو يا جران يا نبي يا تورا يا سول جوج فارتو ከጥዋል ተፈጠረ አንቶ ሚያሚ ለምን ይሁን ይሐካባቢ ከእንደዚህ ያሉ ቀኝ ገዢዎች አምባገነኖች አላህ የጠበቀው ምን ሊሆን ይችላል? ይዛን ጊዜ የነበሩት ሰዎች ጣዖት አምላኪዎች ናቸው። ለነሱ ተብሎ ለሃይማኖቱ ተብሎ እንዳይባል እንዴት ሊሆን ይችላል ይሉና የሚመልሱት መላመት ምንድነው? ምናልባትም አላህ Subhanahu Wa Ta'ala ወደፊት በዚህ አካባቢ ላይ የሚያስነሳው ነብይ ለሰው ዘሮች በጠቅላላ መድህን የሚሆን መጽሐፍ ቁርአን ይዘው የሚመጡ ታላቅ ነብይ ናቸውና ይሄ የሚወርድበት አካባቢ ይሄ ሰው የሚወለዱበት ሰፈር በእንደዚህ በቆሸሹና ተልካሻ መልእክት ይዘው ለሚንቀሳቀሱ ህብረተሰቦች ሊበላሽ አልፈቀደም ይላሉ። የማን የመኖች ተታቢያዎች በብዛት ቢገዙም አንዳንድ ጊዜ ሀበሻዎችም በቀጥታም ሆነ በውክልና ሲያስተዳድሩ እንደነበሩ ይታወቃል። በዚያም አጋጣሚ ነው ሀበሻዎች ከየመን አልፈው ወደ መካም እንምጣ ብለው የነበሩት። የመን በጣም ሰፊ አገር ቆየ አገር ነው። አንድ ጊዜ ግን ከባድ ማዕበል መጣና ሰድ መዕሪብን የማርብን ግድል ፈንቅሎ ተደጎርኩ። እሱ ሲፈርስባቸው እዚያ አካባቢ በግድቡ ይጠቀም የነበረው ማህበረሰብ ተሰደደ። በዚያ የተነሳ እንግዲህ ግማሹ ወደ ወደ አረቡ ዓለም ወደ ሂጃዙ፣ ግማሹ ደግሞ ወደ ሻም፣ ግማሹ ወደ ሌላ አካባቢ ሄደና በዚህ መልኩ ነው የኖሩት ነው የሚሉት። እና አድናናውያን እንደሚሉት አድናናውያን እንደሚያስተምሩት እነዚህ በመካና በመካ ዙሪያ ይኖሩ የነበሩ የበኒ ጁርሁም ቤተሰቦች የበኑ ጁርሁም ዘሮች ናቸው። በኒ ጁርሁሞች ወደ መካ እንደመጡ መካ አካባቢ ተስፋፍቶ ከቆዩ በኋላ አላህ Subhanahu Wa Ta'ala ስልጣናቸውን ወሰደባቸው ከነሱ። እናዚህ አካባቢ ሌሎች ህዝቦች እንዲተኩ አደረጋቸው። እንከታቸው ለሌላ አኺራው ቤት እኔ አነፍስ ስጫጫቸው ምድር ዛሬ ክብሮ ቢጎርፍ ሲያንስ ነው ማልቀስ ሰዋ ስላንቱ ፊራቱን ነበር። የነዚህ ሰዎች እነማን ናቸው የተተኩት? በኑ በክርና በኑ ኹዛዓ የሚባሉ ናቸው። በኑ በክሮች ለብዙ አመት ከቆዩ በኋላ ቁሰይ የነብዩ ሰለላሁ ዐለይሂ ወሰለም አያት ሁባ የምትባለውን ቁሰይ ኢብኑ ኪላብ አጭና አጋቡት ፈቀዱለት። ይችን ሰትዮ አግብቶ አብደዳር፣ አብደመናፍ፣ አብደልዑዛ፣ አብደን የሚባሉ ሌሎችንም ወለዱና የአስተዳዳሪ የነበረው ሰውዬ ሲሞት ቁሶይ እንግዲህ ይሄንን አስተዳደር እኛው ወሰድ አለብን። አማች ቢሆኑም የተሻለ አካባቢ ቤተሰቡ ላይ ሌላ ሰው ስለነበረ እሳቸው ማስተዳደር እንዳለባቸው ተስማሙ። አንዳንድ ሰዎች ተቃውሞ ቢመጡም ወዲያውኑ በእሳቸው ቁጥጥር ስር እንዲያውሉት አላህ Subhanahu Wa Ta'ala አስቻላቸውና ቁሰይ አገሩን ማስተዳደር ጀመሩ። ቁሰይ ከያዘው በኋላ ሂጃባ መካን መጠበቅ፣ ሐጃጆችን ማብላት ማጠጣት፣ ውይይትን ጉባኤን መምራት፣ ባንዲራ መሸከም እነዚህን ለራሱ አደረገ። ቁሰይ የቁረይሽን ብሔር ወደ መካ አካባቢ አንድ ላይ የሰበሰበ አያታቸው ነው። ቁሰዩን ለአምሪ ካነ ይድዓ ሙጅሚዓን ቢሂ ጀመዓ አላሁ አልቀባኢለ ሚን ፊህሪ ይል ነበር የቁረይሽ ገጣሚ። ቁሰይ በጌታ አይሆንብኝ ሙጅሚዕ ነው የሚባለው ማለት ህዝቡን የማሰባሰብ የቻለ ቢሂ ጀመዓ አላሁ አልቀባኢለ ሚን ፊህሪ የበኒ ፊህሮችን ብሔር ብሔረሰቦችን መሰብሰብ የተቻለው በሱ ነው ይላል። እንግዲህ በአጠቃላይ የምንረዳው ምንድን ነው? የመንን ብዙ መንግስታቶች ያስተዳደሯት ቢሆንም ዋነኛው ተባቢዓዎቹ እነዚህ ቱባዎቹ፣ ሁለተኛ ሐበሻዎቹ ናቸው፣ ሶስተኛው ደግሞ ኢራቅና አካባቢ ላይ የነበረውን አገር የሚያስተዳድሩት ደግሞ ፋርሶችና መሰሎቹ በኒ መናዚራዎች እንደነበሩ ነው የሚያሳየን። እነዚህ ሂሳት የሚገዙት አበደተናር በስተሰሜን በኩል የነበረውም ቢሆን ራሱን የቻለ አስተዳዳሪ ሳይሆን በኒ ገሳሲናዎች ነበሩ። ለዚህ አስተዳደር በቅተው የነበሩት እነሱም ቢሆን በጣም እንትን አልነበሩ። መቻግቼ እንዳንት ያለ ሁለንተናው የተፋለ ያአላህ ወዳጅ አስታራቂ የእዝረት ነብይ ተናፋቂ። አላህ ሱብሓነሁ ወተዓላ ሐበሻዎችንም ሆነ ፋርሶችን ወደ መካ ወደ መዲና በዚህ መሃል አገሩ ላይ መጥተው ስልጣን እንዲይዙ አላህ ሱብሓነሁ ወተዓላ አልፈቀደላቸውም። ይህን ያደረገበት የራሱ ምክንያት ይኖረዋል። አላህ ግን እንደሚገባኝ ይህ አካባቢ የኢስላም አስተምሮት እንጂ በጣም በተጠናከረ መልኩ ከኢስላም ውጭ ያለ አስተምሮት እንዲኖር አልፈቀደም። ታዲያ አላህ Subhanahu Wa Ta'ala ምን ሱነቲሂ ዙልም ግፍ የሚባል ነገር እንዲቀጥል አልፈቀደም። ለዚህ ነው ጁርሁሞችን ጥፋት ሲያጠፉ አነሳቸው፣ ኹዛዓዎችና ሌሎችም ከዚያ በኋላ የመጡት እንዲሁ ጥፋት ሲያጠፉ አነሳና ሲያነ ሲቀይር መጥቶ ለማናት ረከበው ለኢስላም ሰጠ። ሁለተኛ አላህ Subhanahu Wa Ta'ala ይሄን ነገር ማንም ቢፈነጭ ከድሮ ጀምሮ የተጠበቀው መሆኑን በይፋ ያሳየናል። ሶስተኛ ቁረይሾች አላህ Subhanahu Wa Ta'ala እንዴት እንደመረጣቸው hatta በጃሂልያ ጊዜ እንኳን ሰዎችን በማስተናገድ ለሰዎች ጥሩ ነገር በማሰብ ከነበሩ ሰዎች የተሻለ ኸይረኞች የነበሩ መሆናቸውን በይፋ ያመለክታል። ይህ እንግዲህ በአስተዳደር ሁኔታ ነው። ቻግንቺን እንዳቻለ ሁሉም ተናለተ ቆለ ያአላህ ወዳጅ አሰራቂ የእዝነት ነቢይ ተናፋቂ። በኢኮኖሚ ሁኔታ ምን ይመስል ነበር አገሩ? ኢኮኖሚማ ስናይ እንዳልኳችሁ ሰድ ማሪብ ሲፈርስ በጣም ህዝቡ ተደናግጦ በአለም ላይ ተበተነ። ወደ መዲና የመጡት ሰዎች በኋላ አውስና ኸዝረጅ ተብለው እስላምን ያስተናገዱት፣ ሌሎቹ ደግሞ ወደ ሻም ሄዱ። እነዚህ ቢሆኑም በየአካባቢው የነበሩ የንግድና የፋብሪካ ስራዎች በእነዚሁ ሰዎች ነበር የሚንቀሳቀሰው። በተለይ ንግድ ትልቅ መተዳደሪያቸው እንደነበረ ሱረቱ ቁረይሽን መመልከት በቂ ነው። ለኢላፊ ቁረይሽን ኢላፊሂም ሪህለተ ሽታኢ ወሰይፍ የበጋና የክረምትን ጉዞ ለማለማመድ ያለው በጋና ክረምት ሙቀቱ በጣም በበዛበት ወደ ሻም ቅዝቃዜ ወዳለበት፣ ቅዝቃዜ በሚሆንበት ጊዜ ደግሞ ወደ የመን እየሄዱ የንግድ እንቅስቃሴ ያደርጉ እንደነበረ እዚህ አካባቢው ዓለም ያሳየናል። እና የሰው ልጆች በንግድ መተዳደር የጀመሩት ከድሮ ጀምሮ በመሆኑ يزيها كبابي عربهم يعربوا عالمهم ينقد سران يجمروا قادموا مهونون نمنا ملكتهم أنت يا مدر الصهاي على بران يا الرماس دوتا بزنتو يا جران يا نبي يا تورا يا سهل جوج فارتو كتو التفتر أنتون يمي بلدن تنكساي سولن الاخرة وبيتي اني يا نفسي سجاساي سومتي زهاري كبرو بقرب سيانسن وماركس تسوى سلانتو في راسه النفسي የዳዩ ቻችንና የመሻሻው ቻችን ጣፋጭ አንደበት የሚቀርብበት መድረክ ሐልዋ ሐልዋ ሐልዋ ሐልዋ አሃ መልአዱልዚ ከሰበዱሉ ወፈደቱልአማኒ አይቱ بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره الحمد لله غافر الذنب وقابل التوب شديد العقاب بالطول لا إله إلا هو إليه المصير وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا وحبيبنا محمدا عبد الله ورسوله وصفيه من خلقه وخليله صلوات ربي وسلامه عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته إزاريو بروغراماتشن ተውበት ምንድነው? ተውበት ምን ያህል አስፈላጊ ነው? ተውበት ማለት ምን ማለት ነው? እሚሉትን ነገሮች ኢንሻአላህ ለመጥቀስ እሞክራለሁ። አሰለላሁ ዐዘ ወጀል አን ዩዒነኒ ዐላ ዛሊክ ኢነሁ ወሊዩ ዛሊክ ወል ቃዲሩ ዐለይ። ወንድሞቼ አላህ ሱብሃነሁ ወተዓላ አመረ ዒባደሁ المؤمنين بالتوبة حين قال وتوبوا إلى الله جميعا أيها المؤمنون لعلكم تفلحون الله سبحانه وتعالى مؤمني هنوتن بارع وچن اندي توبتوا الله عز وجل وتوبوا إلى الله جميعا هلاتهم ودى الله تملسوا لعلكم تفلحون فلاح اندتوا توبلو بقلت قوانقوان اقروا اتوال بل إلى آيات دقمو يا أيها الذين آمنوا توبوا إلى الله توبة نصوحا إن أنت يمنات شسوى شوي ودى الله سبحانه وتعالى تملسوا ما ملجم مششم يا لسو يا لالله يلا تشوهم بلوات شوال زاري يلا نبتن زمن سن ملكتو هذا الزمن زمن بعد الناس عن طاعة الله عز وجل أبزهن يوصو اللهن كما التعزز يفنق تبت كدين يراك أبت زمن لينو يالنو معصية مبالو وانجل مبالو نقر هلون بطا كبطال حتى ما بقي أحد لم يتلوث بشيء من المعصية وانجل يلي اللبت بمطفو نقر يالتبكل سو يلم اسكم ياسبل درست درسوال الله يتبكو قال هنا بستكر بزو سو وانجل لينو يالو الله سبحانه وتعالى قال تبكن بستكر إنهم أنا ملتم وما أبرئ نفسي إن النفس لأمارة بالسوء راسات شنن سوه مادرق أي قبانم هلات شنن آتفي وشنن سو بتفات لينو يالو ودا الله مملس يسفل قوال مثبت يسفل قوال لا الله اجمست يسفل قوال بعد اسم الكو اندقنا ودا دين مقبات يسفل قال ادبنيا مهون يسفل قال اهون يالن بتن تجبات سن ملكت قن وانجل بزتو معصية تصفافتو شر نقصونو يمن نايو قماشو شرك سيساران نايو علن إيهن يون سوسي قلن ملكتو علن عندن يو زمو تيسارال ليلاو دقمو يساركال ياجبر ببرال يامتاتال عندن دو الله سبحانه وتعالى يكالكالو النقر خلو إياسادد إياركابت إياسرابتنو أمي قنيو خمر ميتتام علا أسكاري متتوشننا مقبوشن من مقبالا اندزيهم دقمو الله يكالكالو بوتا أمي قنينا يتاززبت بوتا أمي تفاسو ألا هلاشنن يصلاة النقر شلا بلنال كما كاكالاشن صلاة ما يسجد سو ينورال ويم دقمو صلاة الجماعة ما يسجد سو ينورال ويم دقمو أستقاقدون الله بمي فلقو ملكو نبياتنا عليه الصلاة والسلام باستمارت ملكو أدرقو يما يسجد سوالة الله سبحانه وتعالى رستنا الدين تتنوال الله وفقون كالتملتنا بستكر الله سبحانه وتعالى وفقون كالتملتنا بستكر بم يسجر أينة أحوال لينو يالنو مالت الشلال ወንድሞቼ ከአላህ የማራቃችን መልእክት ከዲኑ የማፈንገጣችን መልእክት አንደኛ አላህ Subhanahu Wa Ta'ala ንመፍራት ተተናል አላህን ፈርተን ማልቀስና ጀነቱን ከጅለን መጓጓት የሚባለውን ነገር ተተናል ይሄ እንግዲህ ከአላህ የማራቃችን ሰበብ ነው መስጂድ አንወድም መስጂድ ጠልተናል ዒልም ጠልተናል በጥቅሉ ከዲን ርቀናል ለነመለስ ይገባል ወደ ሐቁ ለነመጣ ይገባል ያለንበትን ተጨባጭ በመገንዘብ ወደፊት የሚጠብቀንንም ከባድ ነገር ግምት ውስጥ በማስገባት በአዲስ መልኩ ወደ አላህ Subhanahu Wa Ta'ala ተመለሰን ነብያችንን አለይሂ ሰላቱ ወሰለም አርአያ አድርገን አላህ በሚፈልገው መልኩ ኑረን አላህ በሚፈልገው መልኩ መሞትን ወርብናል اللهم سبحانه وتعالى لنبيه عليه الصلاة والسلام في مكراتش ومن الاتشوال قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين قل إن صلاتي ونسكي اندهبل سجدتم للو عبادهم هيوتم موتم لألم جتا لالله نو مسلم اندهن تازجيال له بلاتش ويلال الله نبياتنا عليه الصلاة والسلام ايكي آيات يمتا استمرون انكار مفكر الزو بإسلام نورو بإسلام متوال اسلمنا نم استمروال دينون اصفافتوال حقا ابرارتوال اونتاون قلتوال الله يشاء الله تشو هداية يغنيو سوش تكتلوات شوال الله يشاء الله تشو سوش دقمو استاد شون نكفو كذيك دوني ألم تليتوال دروم نبي سلاك يم يامن ألا يم يامن ألا هو الذي خلقكم فمنكم كافر ومنكم مؤمن يفتراتشو سنو كما كاكلاتشو مؤمن ألا كما كاكلاتشو كافر ألا الله سبحانه وتعالى يالون ومهنو اللهم أحينا مؤمنين وأمثنا مؤمنين وحشرنا مع زمرة المؤمنين كمؤمن وتشعدر قويا نورا سنموتم مؤمن هنا سنكسك اسم كمؤمن وتشقى الله كسكسا نعمة الإسلام ونعمة الإيمان يا إيماننا يا إسلام نعمة بتام تلقنا تشو بتام كبار نعمانو سفي هنا تأقانو الله سبحانه وتعالى أسلمنا انكسدتا مؤمن كادرقا تقي كادرقا كذيه بلت من أين السطوطة لستنا يشلم دوني علي عند مؤمن النت عند مسلم النت عند تقي النت دينا عند مودد حقاً عند مودد يميس لستنا يميركانا قريلم الله سبحانه وتعالى يوفقاً الله سبحانه وتعالى يقزاً يسون اقزا ولاتشنم انفلقالن اهون يلن ببت زمن دقمو يالسو اقزا منم اينت نقر مادرق يمان نشل بيتشا سايحون بتام فساد يتسفاف بيت زموت يأرادا وش مقلج اتدرقو يميتا يبت مسرق امام تاتات يبلتت مقلج اتدرقو يميتستوال بيت زمن لينو يلنو اهون ودا الله مملس يسفلقال يقرآننا يحديثن استمرتوش بتككل بمردات يهنن حياة لمنور يراسات شنن ترات مادرق إتبك بنال توبة ميبالو نقر وصينو ودا الله مملس ميبالو نقر وصين نقرنو اللهم أزوال وتوبوا إلى الله جميعا أيها المسلمون أيها المؤمنون لعلكم تفلحون فلاحن بالتوتو وتوبوا إلى الله جميعا أيها المؤمنون لعلكم تفلحون أن أنت مؤمنوك كسولي ستة تايت أفهم كبرت زقة تايت أفهم من دمي بلو كسولي ستة تايت أفهم من تات أفهم لاتشوه هلاتشوهم ودا الله تملسنا طبت بلو الله عز وجل يستمرال ونموشي يبروغراماتشن تاكتا تايوش هلاتشوهم سو أطفينو كما طفات ميوغد يلم قدم اندالكوت انداندو يملاسو نگر قدل ياسقبو عالا انداندو دقمو باعقلو حرام مياسب عالا باقلبو مطفو مياسب عالا انداندو سو دقمو باججو سون امي الدافر باقرو الله كلك كلبت بوتا امي هيد عالا كونجل يميا قل يلم هلوم سو اطفينو هلوم سو سهتة تنيانو يهنن سهتة أرمن تفاتاتشنن تتتتنبت الله دمي فلقو دين متن بسو منهج قبتن بسو يكالكلون تكالكلن بسو يعززون تازن بسو فكاد نورن بسو منقد متن بسو لدقاق سووش يعززقاق جون جنة مورسين وربنا يهي زمن قدم اندالكواتشوه الله سبحانه وتعالى كالتبك أم بستكر بزيه زمن وست يالنا وسوت زمن ومتشم أطفي على اللم نعيب زماننا والعيب فينا زمناتشن إنو أقسالن نور يالو كزمن كجزي وصايهن كن يو كراساتشن هنو نونا زمن وقتن وقسالن وقتو يا الله نو من ميات أفو طفات يالنم بزيه زمن يالنا وسوت شقن ملاسا سوت لنهن ألشالنم قرآن عندما مريا أليازنم نبياتنا عليه الصلاة والسلام عند أرآية التكتلنا شوم إنيا جنة منافق ألتلم جهنم مفرات ألتلم الله مكبر ألتلم ما لكم لا ترجون لله وقارا وقد خلقكم أطوارا الله بتلايو إركنوش أدرقو فتراتوه لمن دنو لالله أكبروتي لله بلو بقرآن تناقرال ያለንበትን አህዋል ስናየው በጣም ኪሳራ ውስጥ እናታችንን የሚጠቁም አይነት አህዋል ላይ ነው ያለነው الله سبحانه وتعالى بمنه وكرمه وفضله لسوچ اذنت ስላለው رهرهي سلالو ترفاتو فضلو سفي سلهنا الله عز وجل أعطانا مهلة في هذه الدنيا بزيش بدنيا حياتاتشن وست جزي ستونال يمن جزي يمن ملشا يتوبت جزي ستونال يتشي جزي قبل أن يقوم الكرام الكاتبون يسو ملايكوش يسرانون ونجل ياتفانون تفات مزقبو ما يلفظ من قول إلا لديه رقيب عتيد بملاساتشن من نمنقر بن النقر بكالباتشن أسبن بأكالاتشن ونجل بن تقبر ملايكا وچو يهيشن نقر يصفو بنال ملايكا وچو يهيشن نقر سيصفوات الله سبحانه وتعالى كرحمته አንዲት ነገር ሰጠን መላእክቶቹ ጽፈው እንዲጠብቁን ላጋጣሚ ከተመለስ ከተውበት ካስተካከል ይቅርታ ከጠየቅን እንዲሰረዝልን አላህ አድርጓል። የዛሬው ፕሮግራም እዚህ ስላለቀ በቀጣዩ ፕሮግራም ይህችን አስተዋውሳችኋለሁ። አላህ Subhanahu Wa Ta'ala ለተውበት እንዲወፍቀን አላህን እየለመንኩ ተናበታችኋለሁ። والسلام عليكم ورحمة الله وبركاته. أنا العبد الذي كتب الذنوب وصدته الأمان أن يتوب. تصيح يتكور فتوان شكرا بك بهدتا طيلتين لذاو بتفق يهي وتعمو مردت بكت يمان ارترقمو ماتيم الله لم تأكتا بنا ونا فارعو اللي ربع قالن جبتلنا اكيد بغو كلهم نجاحو سمايو يترال دمنا وتجفو يا محزن ان الله معنا لا لا تحزن انه ينصرنا لا تحزن فكر فعلم لا تتفى تبقى ونتركه بدل في ترفى جركا عشان فرحت الله يترفو ماشي عزن هنا يا ما فيه كلفو ما كار عين السال بدوعة قزال مدري لما سمر بقارك سرى تقلت مجدي وبيهون مرعا حتى ما يسعنوا فالوكى والبعد عن هدي فريكا تبتلوا في كبري جاهن بلابك والموت واتيكا لصوفي من دردرا يميهونو نغروچين لماغنيت مصحفتن ياغلابتكو نو لاسفكو ترسا گوداي يميهونو ሁለት ታሪኮችን አግኝቻለሁ እንደሚከተለው አካፍላችኋለሁ። በወርቃማው ዘመን የነበረውን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አመራር ተከትሎ የሙስሊሙን ማህበረሰብ ለመምራት የተተኩት ኸሊፋዎች ነበሩ። ከአራቱ የእስልምና ኸሊፋዎች ውስጥ አቡበከር የመጀመሪያው ሲሆኑ ዑስማን ረዲየላሁ ዐንሁ ሁለተኛው ነበሩ። በመቀጠል የማነብላችሁ በዑስማን ረዲየላሁ ዐንሁ ዘመን የተከሰተ አንድ ክስተት ነው። በዑስማን ኢብኑ አፋን ረዲየላሁ ዐንሁ ሚቃወሙ የነበሩ ተቃዋሚዎች በእርሳቸው ላይ ያላቸውን ተቃውሞ በተለያየ ጊዜ ያሰሙ ነበር። ኸሊፋው ዑስማን ረዲየላሁ ዐንሁ አማጽያኑን ለማቀስቀስ ያላደረጉት ሙከራ የለም። ሆኖም ግን ውጤቱ መና ሆኖ ቀርቶባቸዋል። አንድ ቀን ከቤታቸው ደርቦ ይምጣራ ላይ ወጥተው የሚከተለውን ንግግር አደረጉላቸው ለጠላቶቻቸው ወይም ለአማጽያኑ። ሰዎች ሆይ የነብዩን ሰለላሁ ዐለይሂ ወሰለም መስጂድ ከመጥበቡ የተነሳ ብዙ ሰዎች ሊሰግዱበት ባለመቻላቸው ነብዩ ሰለላሁ ዐለይሂ ወሰለም መስጂዱን ለማስፋፋቱ ስራ የሚሆን መሬት ገዝቶ የሚሰጥና በመተኩ አላህ ጀነትን የሚሰጠው ሰው ማን ነው ባሉበት ሰዓት ያንን ጥያቄ ያሟላው ማን ነው ብለው ሲጠይቋቸው አማጽያኑም በርግጥ አንተ ነህ ሲሉ መለሰጡ። ዑስማንም በድጋሚ እናንተ ግን ዛሬ እዚያ መስጂድ ውስጥ እንዳልገባ አግዳችሁኛል አሉ። በዚህ ጊዜ አማጽያኑ ጸጣሉ። እንደገናም እንዲህ አሉ፣ ዑስማን አስታውሱ መዲና ውስጥ ለመጠጥ የሚሆኑ ሀበጠፋበት ወቅት በአንድ አይሁድ እጅ የምትገኝ ቢሩማ የተባለች ምንጭ ብቻ በነበረችበት ጊዜ ያችን ምንጭ ለሙስሊም ኡማ ግልጋሎት ገዝቶ ያበረከተው ማን ነበር? ሰዎቹም አንተ ነህ አሏቸው። እናንተ ግን ይኸውና አንድ ጉንጭ ውሃ እንኳን እንዳላገኝ ይከልክላችሁኛል። ለዚህ አባባልም አማጽያኑ የሰጡት መልስ ባለመኖሩ ጸጥታን መረጡ። ዑስማን ረዲየላሁ ዐንሁ ከአሁንም ቀጠሉና በአንድ ወቅት ነብዩ የሁር ተራራናት ላይ ከባልደረቦቻቸው ጋር ወጥተው በነበረበት ጊዜ ተራራው ሲንቀጠቀጥ እሁድ ሆይ ተረጋጋ፣ በርግጥ በላይህ ላይ የአላህ ነብይ አንድ ሲዲቅ እና ሁለት ሸሂዶችን እንጂ ሌላ አልተሸከምክም ባሉበት ንግግራቸው አንዱን የነበርኩ ከናንተ ውስጥ ስለዚህ ጉዳይ የሚያውቅ የለምን ሲሉ አማጽያኑን ጠየቁ። አማጽያኑም አሉ በርግጥ እውነት ተናገርክ አሏቸው። ዑስማን አሁንም የሚከተለውን ተናገሩ፣ ሰዎች ሆይ በሁዴቢያ ስምምነት ወቅት ነብዩ ሰለላሁ ዐለይሂ ወሰለም ወደ ቁረይሾች ልከውኝ እንደሞትኩ በተሰማበት ጊዜ የኔን ደም ለመበቀል ነብዩ የግራ እጃቸውን በቀኝ እጃቸው ላይ ጭነው ይህ የዑስማን እጅ ነው አላሉምን? አማጽያኑም ሀቅ ተናገርክ አሏቸው። ምን ይደረግ ይህ ሁሉ ነገር ተዘርዝሮ ቢነገራቸውምና የርሳቸውን ማንነት እንዲያውቁ ብዙ ሙከራዎችን ቢያደርጉም የጥፋት ኃይሎች መጀመሪያውኑም ሐቅን ለማወቅ ሳይሆን ሁከትን ለማንገስ ነውና የተንቀሳቀሱት የዝሁን ጆሮ ይሰጠናሉ። እንዲያውም የሐጅ ወቅት እየተገባደደ በመሆኑ ሐጃጆች ወደ መዲና መጥተው ወጥናችንን ሳይኮላሹብን በፊት ያሰብነው መፈጸም አለብን በማለት የዑስማንን ደም በይፋ ጠየቁ። ይህ ዜና ለኸሊፋው እንደደረሳቸው የሚከተለውን ንግግር ነበር ያደረጉት። ሰዎች ሆይ የኔን ደም ለማፍሰስ ለምን ፈለጋችሁ? በእስላማዊ የሸሪዓ ህግ መሰረት የሶስት ሰዎችን ደም ማፍሰስ ብቻ ነው የሚፈቀደው፣ ያገባ ዝሙተኛ፣ ነፍስ ያጠፋ ሰውና ሃይማኖቱን የከዳ። በአላህ ይሁንባችሁ የማንን ነፍስ አጥፍቻለሁ? በዝሙት ተከሱኛላችሁን ወይስ ሃይማኖቴን የከዳው ሰው ሆኜ ያገኛችሁን? ሁላችሁም አድምጡኝ። አላህ ብቸኛ ጌታ መሆኑንና ሙሐመድም ሰለላሁ ዐለይሂ ወሰለም መልእክተኛውና ባሪያው መሆናቸውን መሰክራለሁ። እኔን ለመግደል በቂ ምክንያት አላችሁን? تسألوا في جبريل لكن بلا ذكري والموت አማጽያኑ ለዚህ ልብ የሚነካ የዑስማን ንግግር ቦታ የሚሰጡበትና ሀዘኔታ የሚያሳዩበት ርህራ ያልፈጠረባቸው ሁኔታዎች የመጨረሻውን ደረጃ እየያዙ መሄዳቸውን የተመለከቱት አብደላህ ኢብኑ ዙበይር ረዲየላሁ ዐንሁ 700 የሚሆኑ ታማኝ የሆኑ ሶሃቦች ከአማጽያኑ ጋር ለመዋጋት መዘጋጀታቸውን ለኸሊፋው ገለጹላቸው። የእርሳቸው መልስ ግን አስገራሚ ነበር። የኔን ልብስ ለማትረፍ አንድም ሙስሊም ኃይል እንዲጠቀማልሻ የሚል ነበር። እንደገናም አቡ ሁረይራ ረዲየላሁ ዐንሁ ጂሃድ ማድረግ እንዲፈቅዱና አማጽያኑ ተጠራርገው እንዲወገዱ ሐሳብ አቀርበው ነበር። ያገኙት መልስ ግን ዓለምን በሙሉ በሰይፍ ስር ልታደርገው ታስባለህን በማለት የሚከተለውን የሱረቱል ማኢዳ ክፍል ይሆን አንቀጽ አነበቡ። ያለ ነፍስ መግደል ወይም በምድር ላይ ማጥፋት ነፍስን የገደለ ሰው ሰዎችን ሁሉ እንደገደለ ነው፣ ሕያው ያደረጋትም ሰዎችን ሁሉ ሕያው እንዳደረገ ነው። አልማኢዳ 32 ላሰብኩት ርዕሰ ጉዳይ የሚሆኑ ታሪኮችን ለመፈለግ ገጾችን ማገላበጤን ቀጥያለሁ። በአንድ ቦታ ላይ እንዲሁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከትሎ የሙስሊሙን ማህበረሰብ ለማስተዳደር ኃላፊነቱን የተረከቡት የመጀመሪያው ኸሊፋ አቡበከር ሲዲቅ ረዲየላሁ ዐንሁ በነበሩበት ጊዜ የተከሰተ ነው። በወቅቱ በአቡበከር ሲዲቅ ረዲየላሁ ዐንሁ ዘመን በድንበር ላይ ያለው የቤዛንታይን ሰራዊት ተፈታታኝ ሁኔታ ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ ነበር። በወቅቱ እኚህ ኸሊፋ የሐጅ ስነ ስርዓትን እየመሩ ነበር። በድንበር ላይ ያለው የቤዛንታይን ሰራዊት ተፈታታኝ ሁኔታ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ ነበር ነው። እነዚህ ኃይላት ወደ አረቢያ ወሰን እየገፉ በመግባት በተለይም ደግሞ በሶሪያ ድንበር በኩል ከብቶችንና ሌላም ንብረት እየዘረፉ ይመለሱ ነበር። ኸሊፋ አቡበከር ረዲየላሁ ዐንሁ በሶሪያ ወሰን በኩል እየተከሰተ ያለውን አደጋ በማስተዋል ሙስሊሞች ለዚህ ውጊያ ራሳቸውን እንዲያዘጋጁ ቅስቀሳ አደረጉ። ከአንድ ሺህ የሚበልጡና ከነዚህ ውስጥም በበድር ዘመቻ የተሳተፉ 100 ተዋጊዎች ያሉባቸው የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ከሰራዊቱ ጋር ለመዝመት ተዘጋጁ። ሐድረት አቡበከር ረዲየላሁ ዐንሁ ራሳቸው በዱሩፍ ሜዳ ላይ ወጥተው ወደ ሶሪያ የሚሄዱን ዘመቻ ሰራዊት በሽኙበት ፍራት ላይ የሚከተለውን መመሪያ ሰጡ። ሰዎች ሆይ በታማኝነት ልትከተሏቸው የሚገባ 10 የሚሆኑ መመሪያዎችን ሰጣችኋለሁ። ማንንም አታታልሉ። ከማንም ምንም ነገር እንዳትዘርፉ። ማንንም እንዳትከዱ። የማንንም አካል እንዳትቆራርጡ። ልጆችን፣ ሴቶችንና አረጋውያንን እንዳትገድሉ። የተምር ዛፍን ቅርፊቱን መላጥም ሆነ ማቃጠል የለም። የፍራፍሬ ዛፍን መቆረጥም ሆነ አዝመራን ማበላሸት አይፈቀድም። ለምግብነት ካልሆነ በቀር ከብቶችንና ገመሎችን ማረድ አይቻልም። እንዲሁም በዋሻ ውስጥ የተቀመጡ ሰዎችን ወይም መናኞችን ታገኛላችሁ። ባሉበት ሁኔታ ለተመሰጡበት ነገር ተዋቸው። በማለት አቡበከር ረዲየላሁ ዐንሁ እስልምና ለሰዎች ህይወት ያለውን ክብር የሚያሳይ መልእክት አስተላለፈ። አቡበከር ሲዲቅ ረዲየላሁ ዐንሁ ለተሰበሰበው እልፍ አላፍ የሙስሊም ጦር ያስተላለፉት መልእክት ዛሬ ላይ ላለነው ሙስሊሞች በርካታ የሚያስተላልፈው መልእክት አለ። ይህ ነው እንግዲህ እስላም። የነብዩን ሰለላሁ ዐለይሂ ወሰለም ህልፈት ተከትሎ የሙስሊሙን ህብረተሰብ ለማስተዳደር ኃላፊነቱን የተረከቡት አቡበከር ሲዲቅ ለሰራዊቱ ያስተላለፉት መልእክት ቀደም ሲል ያደመጠው ነበር። ያውም ከጥላት ጋር ጦር ለመፋለም የተዘጋጀን ኃይል ወደ ጥላት ዞን ወይም ክልል ስትገባ የሰዎችን ህይወት አላግባብ ማጥፋት ቀርቶ የቴምርን ዛፍ ቅርፊት እንኳን እንዳታነሳ ብለው ነበር መልእክት ያስተላለፉ ወይም ያዘዙት። ሰዎችን መግደል ቀርቶ አዝመራን ማበላሸት እንደሌለባቸው ነበር ያስጠነቀቋቸው። የጦርነቱ አካል ያልሆኑ በዋሻ ውስጥ የተቀመጡ ሰዎችን እንኳን ቢያገኙ ዝምባቸውን እንኳን እንዳያባርሩ ነበር ማስጠንቀቂያ ያስተላለፉ። የትኛው የዘመናችን መሪ ሆን ለጠላት ይህን ያህል ረህሩህነት የሚያሳይ? የትኛው የዘመናችን የጦር ጀነራል ጠቅላይ ሚኒስትር ይሁን ጦሩ በጠላት ክልል ገብቶ ይህን የመሰለ ሰብአዊነት እንዲያሳይ የሚያዝ? ምናልባትም ይህን የመሰለ አመራር ጊዜያችን ቢያገኝ የድሜ ልክ የኖቤል ሽልማት ተሸላሚ ሳይሆን ይቀራል። ፍትሃዊነት ካለ ማለታችን ነው። ግና መሪዎቻችን፣ አራዮቻችን እስልምናን ከታላቁ መምህር ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቀብለው ያስረከቡን በዚሁ መልኩ ነበር እስልምናን ያስተዋወቁ። እናም እስልምና እንኳን ስለ ሰዎች ክብር ህይወት ቀርቶ ስለ ጉዝ አካላት፣ ስለ ጽዋት፣ በአከባቢያችን ስላሉ ነገሮች ሁሉ ፍትሃዊ እንድንሆን አዘኔታ እንዲሰማን ምድራችንን እንዳንበክል ነው የሚያዘው። ዑስማን ኢብኑ አፋን ረዲየላሁ ዐንሁ እንደዛ በጥላቶቻቸው በተከበቡበት ሰዓት ወዳጆቻቸው ያላቸውን ሁሉ ኃይል ተጠቅመው ጥላቶቻቸውን እንዲያባሩላቸው እንዲመክቱላቸው በጠየቁ ሰዓት የሰዎች ህይወት መጥፋት ነበር ያሳሰባቸው። ለርሳቸው ሲባል የሰዎች ደም መፍሰስ እንደሌለበት ነበር ያሳሰባቸው። ነገር ግን በመጨረሻ አሳቸው በጥላቶቻቸው እጅ ወደቁ። አቅሙ ጉልበቱም ሆነ ብልሃቱ በእጃቸው ያላቸው ግን የሰዎች ደም እንዲፈስ አልፈለጉ። ስልምና ማለት ላንተ የወደድከውን ለወንድምህ ውደድ፣ ላንተ የጠላውንም በርሱ ላይ እንዳይደርስ ጥላ፣ አለዚያ እምነትህ ሙሉ አይደለም የሚለን እምነታችን። ስልምና ማለት የአንዲት ነፍስ መዳን የብዙሃንን ህይወት መታደግ እንደሆነ፣ የአንዲትም ነፍስ አላግባብ መጥፋት የብዙሃን ህይወት መጥፋት እንደሆነ በወርቃማ ቃሉ ያሰፈረበት ነው። ታዲያ ስልምና በየትኛው መነጽር አይተነው ይሆን ለፍጡራን ህይወት የማይጨነቅ የሰዎችን ደም በማፍሰስ ምእመናን እንደሚጸድቁ አድርገን የምናስ? እምነታችን ሰዎች ላጠፋቸው ጥፋቶች በሙሉ መቀበል ያለባቸውን ቅጣቶች አስቀምጧል። ስልምና ሰዎች ያሻቸውን እምነት መከተል እንደሚችሉ በዚህም እንደማይገደሉ በወርቃማ ቃሉ ያሰፈረ እምነት ነው። እስልምና ኢሰባዊነትን የሚያወግዝ እንኳን የተከበረው የሰው ልጆች ደም ቀርቶ በአይናችን ለማየት የሚከብዱን ጥቃቅን ፍጡራንን እንዳንጎዳ አስረግጦ የሚያዘን መመሪያችን ሳይሆን ህይወታችን ነው። ታዲያ እስልምናን ባልዋለበት የሚጠራ የፈካውን ግጽታውን ለማግደፍ የሚጠር ሁሉ በህይወታችን የመጣ አይደለምን? አድማጮች የዕለቱን መሰናዶቻችንን አጠናቀን ልንለያይ ሆነ። እናንተ የሰማችኋቸውን ፕሮግራሞች ሌሎችም እንዲሰሙ ታደርጉ ዘንድ እንጠይቃለን። የዛሬን ጨርሰናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።